يقول الآن لسامنت ممثلة عنوتها جزاك الله خيرا وبارك الله فيكي من الذهبية وداتشوها له ولا تم رموس قال لا تشوته الله ازيهو دنيا لاي لسو بلو تودو بسو دين قويتو اتشين عالم كم يسنا بتوت يسو باريا وشي ادرغن موت سكاي ارجنا لفات يلي لباتن جنت كم يورسوت يسو بارو وشي ادرغن الحمد لله رب العالمين والصلاة والسلام على سيد الأولين والآخرين نبينا محمد وآله وصحبه أجمعين وبعد يزاري رئيساتين إن شاء الله مكارم الأخلاق لال مكارم الأخلاق ولترومنا يالو قلتكم بايلوكسوم مست مكارم الأخلاق أرجت بايلوكسوس تهين نجر باللفة وتنش لما داسس موكرنال أستي أني ዲፋይን ከማድረጌ በፊት ማን ነው መካሪሙ ልአክላቅ ምን ማለት እንደሆነ እስቲ ባይሎክስ ውስጥ እጅ አውርዱ ሁላችሁም ሁላችሁም እጅ ወደታች እጅ ወደታች እሺ ከቀድማችሁ እምታወጡ ማን እንደሆናችሁ ለማወቅ ነው መካሪሙ ልአክላቅ ማለት እንሰማለን አብዛኛውን ጊዜ መካሪሙ ልአክላቅ ሲባል እንሰማለን من معناته مكارم الاخلاق قولت عندكم بايلوكس وين بالتوكس من معناته نعم اشي لمانينياوم محمدنا حانوتا قولتاچو مان اند قدماچو علاوكم لا حانوتا لستاتنا كذا بحالا محمد جا متالهو حانوتا مايك فري السلام عليكم ورحمة الله وبركاته دمتي الرفا إن شاء الله ترو سنة مقبار ترو أحلاق ويمترو سنة مقبار يمثلين يا الأستاذ والله يعلم مايك فري بايلوكسوتش محمد محمد محمد ناين ناين يسمى لبالتوكوست ايش عندك زي بيتشا موكرونا محمد تموكر الله استاذ محمد نو عجيب اني استاذ مهونو نمع لأوكم محمد ايشي استي موكر موكر مايك للكاكله انجليه ملك عم طورو بايلوكسوتش ببالتوك عند ايشي حمزة مايك فري مايك فري السلام عليكم ورحمة الله وبركاته جزاك الله خيرا أخونا أبو خالد مكارم الأخلاق مالت نبي عليه الصلاة والسلام يتلا كبتن على ما يقلل كبت سنة مكبرنا بحديثات شو من داس كمتوت مالتنا إنما بؤثت لأتمم مكارم الأخلاق أي صالح الأخلاق تروي هنا يتمو الله سنة مقبار السل ما سفن عند ثلاكو يتناقر رسل هنا بزانو يو هلاتشنم لن الردوم هنا لن ترقمو يمنشلو بزامن قدي مسلن يال من البات أنت لما استماري فلك كبت ليلة زدي لنور يشلال أني يملو قني هنا النو جزاك الله خيرا مايك فري وإياك بارك الله فيك حمزة النام حانوتا هلتاتشهم الله يجمر الله تشوه ترونو أستاذ حمزة عندما من أستاذ نحم عالتنا أستاذ وشنا تشوه يقبات تشوه الزهم محمد نبرا إيش لما نينو خير الله يجمر الله تشوه ترونو انقديه መካሪሙ ልአክላቅ ወይም ዲፋይን ለማድረግ ሲፈለግ ሰዎች አጠር አድርገው ይገነዘቡትና የተወሰነችውን ብቻ እነሱ በተረዱት መንገድ ተግባራዊ ያደርጉና ማካተት የነበረባቸውን ነገር ሳያካትቱ ይቀራሉ። እኔ ያንን ነው አሁን ዑለማዎች አንተ እንዳልከው በነገራችን ላይ ኢነማ ቡዒስቱ ሊኡተሚማ መካሪመል አኽላቅ መሐሲነል አኽላቅ የሚልም አለ ሪዋያ። ግን ይሄንን ምን ማለት ነው? አሁን መካሪመል አኽላቅ ማለት ምን ማለት ነው? በምን ሊገለጹ ይችላሉ? ጥሩ አሚን። እና በምን ሊገለጹ ይችላሉ? እነዚህን ነው እስቲ መጀመሪያ የምናየው። ምሳሌ አሁን ሁላችንም በግልጽ የምናውቀው ወይም ደግሞ እስቲ ተርጉሙት ብንባል ጎደሎ የሆነ ትርጉም እንሰጣለን። ፋሚሊ ሲባል እንሰማለን አይደል? ቤተሰብ። እስቲ ሎቢው ላይ ጻፉ። እርግጠኛ ነኝ ሁላችሁም ዲፋይን ስታደርጉ የተለያየ ነው የምታስቀምጡት። ምን ማለት ነው እስቲ ፋሚሊ ማለት? ምን ያካትታል ፋሚሊ? እስቲ አዎ፣ ቤተሰብ ምን ያካትታል? እስቲ ቤተሰብ ስትሉ ምንድን ነው? እናት፣ አባት። አይ አንድ ላይ ጻፉት እስቲ፣ ሁላችሁም አንድ ላይ ጻፉት። አባት፣ እናት፣ ልጆች፣ ወንድም፣ እህት። ላ ፕሊስ፣ አንድ ላይ ጻፉት የምጽፉትን። አባት፣ እናት፣ ልጆች፣ ባልና ሚስት፣ ልጆች፣ እናት፣ አባት፣ እህት፣ ወንድም፣ ልጆች። የሐኑታ አያችሁ? ተመልከቱ እንግዲህ አሁን ሐኑታ ማን አስገባች? እህት ወንድምን አስገባች። እዚህ ጋር ደግሞ ሐምዛ፣ አባት፣ እናት፣ ልጆች፣ ወንድም፣ እህት። ተመልከቱ ግን የት ነው ይሄ ያለው? እኛ ፋሚሊ ስንል ልብ በሉ ሶስት ነገር ካተተው በሸሪዓውም ሆነ በሌላ ስንሄድ ሶስት ብቻ ነው። ባልና ሚስት፣ ልጆች፣ አለቀ። እናት፣ አባት፣ ልጅ። ከዛ ውጭ ያሉት ጥገኞች ናቸው። ተመልከቱ አሁን ለማለት የፈለግኩት ጥገኞች ናቸው። አኑታ፣ እህት፣ ወንድም ጥገኞች ናቸው። አይዋ፣ እናት፣ አባት፣ ልጆች። ይሄ ነው ፋሚሊ የሚባለው፣ ቤተሰብ ብለን የምናስቀምጠው። የአንድን ነገር ትርጉም ማወቁ ተመልከቱ የአንድን ነገር ትርጉም ማወቁ ከዛ ነገር የሚፈለገውን ነገር ለማድረግ ያስችለናል። እሺ፣ ለማንኛውም እኔ አሁን ወአለይኩም ሰላም ወራህመቱላሂ ወበረካቱ የትርጉም ልዩነት እንዳለ ለማሳየት ፈልጌ ነው። ስለዚህ ላ እነሱ ሁሉ አይባሉም፣ እናት፣ አባት፣ ልጆች ብቻ። የአንድ ቤት ፋሚሊ ስንል እናት፣ አባት፣ ልጆች ናቸው፣ አለቀ። መካሪመል አኽላቅ ሲባል እንሰማለን። እባካችሁን አኽላቃችንን እናሳምር፣ ጸባያችንን እናሳምር፣ ጥሩ ባህሪ ሊኖረን ይገባል። አዎ፣ ግን ይችን በድፍን እንደዚህ የሚናገር ሰው መካሪመል አኽላቅን ተናግሯል አይባልም። መካሪመል አኽላቅ አረብኛ ነው። በመጀመሪያ ደረጃ ወደ አማርኛ ሲተረጎም መልካም ባህሪ ማለት ነው። መልካም ባህሪያት ወይም ጥሩ ስነ ምግባሮች ምንድን ናቸው? አሁንም ትርጉም ያስፈልገዋል። ጥሩ ስነ ምግባሮች፣ ጥሩ ባህሪ ምን ማለት ነው? አሁንም ጥያቄ ይነሳል። ለዚህ ነው ዑለማዎች ምን አሉ? አንድ ሰው ኡሱልዮች ምን ይላሉ? አልማዕና ተህተል መብና ይላሉ። ይሄ አንዱ የኡሱልዮች አካሄድ ነው። አንድን ነገር ትርጉም ስንሰጠው የትርጉሙ ስርዖ ቃል ምን እንደሚሰጥ ወይም ምን እንደሚያሳይ ጠልቀን ስናውቀው ነው በትክክል የምናስቀምጠው። አሁን ምሳሌ መካሪመል አኽላቅ የሚለውን ምን ምንን ያካትታል የሚለውን ከተረዳን ራሳችንን መጠየቅ እንችላለን። እኔ ይሄንን መካሪም አልአክላቅን ተላብሽዋለሁ አልተላበስኩትም? እስቲ እንይ ዑለማዎች ምን ብለውታል። አንደኛ እንዳትረሱ طلاقه الوجه يفيت بشاشانت وبذل المعروف طرون ملجس وكف العداء عن الناس مدفو النجر كسوج ماكب كترون ججرجار قطان شفنو مياس واحتمال الاذى كليلا سايد يميمطاون مدفو اسچغاري النجر ቻል ማድረግ። አው ላይክ እንደኔ አለች። ጥሩ። ለማንኛውም ሩም ውስጥ ያሉት ምን ይባላል መሰላችሁ? አንዳንድ ነገር ልንገራችሁ። ይሄንን ላይክ ሚ ላይክ እንደኔ አለችው ሃኑታ ናት። እዚህኛው ሩም ውስጥ ድንገት አላዩትም ይሆናል። የአንድን ሰው ማንነት ለማወቅ አሉ። እደግመዋለሁ ከዶ ተመልከቱ። መካሪመል አኽላቅ አንድ ሰው እኔ መካሪመል አኽላቅ አለኝ ለማለት ምን ምን መላበስ አለበት ወይም የሚገለጽባቸው መንገዶች የሚለውን እደግመዋለሁ። ግን ሐኑታ ካለችው ጋር ላይ ያይዘው የአንድን ሰው ማንነት ለማወቅ ይላሉ ጉርብትና በቂ አይደለም አሉ። የትምህርት ቤት ጓደኝነት በቂ አይደለም አሉ። በንግድ ቦታ በቂ አይደለም አሉ። እህ ጉዞ አብረህው ስትሄድ ብቻ ነው። ጉዞ አብረህው ስትሄድ እመንገል ላይ አገር ውስጥ ያለህ ሲንጸባረቅልህ ያልነበረው ባህሪ መንገድ ሳይወድ በግዱ ያወጣዋል። ለዚህ ነው ሱም የሰፈሩ ሰፈረን ሊአነሁ አብሽር የሚቀረጽ የለም በለው። አዎ لانه يسفر عن ضمير صاحبه اوستو اقفو يازون عفنو يازون نجر سايود بجدو سلمياوطاو سم يسفر سفرنا كعلماءات مكاكل سلازي اني قالت شانوتا مالتي نو انت تسق فلغي نو اسوام ليلوچو اهو ويم اهي مالت ميچلو ካንቺ ጋር ጉዞ የሄደ ብቻና ብቻ። ጥሩ ልድገመው። አንደኛ ተመልከቱ። አንድ ሰው እኔ ጥሩ ባህሪ አለኝ ለማለት ፊቱ ሁሉ ጊዜ በሻሻ መሆን አለበት። በሻሸቱ ወጂ አው ጠላቀቱ ወጂ ፊቱ ፈገግተኛ ነው ሁሉ። አንዳንድ ሰዎች አይታችኋል አላህ ይጠብቀንና ሀብታምን ሲያይ ባለስልጣንን ሲያይ ፊቱ የሚያስቅ ነገር ሳይ ይስቃል። የሚያስቅ ነገር ሳይ ማንን ስላየ ብቻ? ሀብታምንና ባለስልጣንን ስላየ ብቻ። ደሃ ምስኪን ተራ ሰው ሲያይ ደግሞ ፊቱን አባጨጓሬ የሚያስመስል ነገር ሳይ አባጨጓሬ ያስመስለዋል። ወደቀ። እዚህ ጋር የሱ መካሪመል አኽላቅ እዚች ፖይንት ላይ ተደልቷል። ፊታችን ምን ጊዜ ፈገግተኛ መሆን አለበት። ይሄን ስል ግን ሌላ መልእክት የለውም። እሺ ወዲቷ እህቴና ውድ ወንድሜ ልብ በሉ። አንዳንድ ጊዜ ምን ይባላል መሰላችሁ? ዌልካም በረካ ለመሳቅ ብቻ ነው እንደምትመጪው አንቺ። ቆይ ልብ በሉ። አንዳንድ ጊዜ ምን ይባላል መሰላችሁ? የሁለቱን ጾታዎች ግንኙነት ሲጀመር አሉ ነዝረቱን فابتسامتون فموعدون فلقان يمجمريو بهولتو صوتاوچ مكاكل ايتانو ميقدمو አይደል يتايالو بل سيلو ليلكفاس يفلك يامربشال يلاتال يامربشال جباچو يامربشال منا جباوسو يامربشال ياستلابشال يامربنيال ياستلابنيال وي برا طيقوالچ اندي هل طيقچو جن መልእክት ነው ይሄ ያምርብሻል አላት። አሃ አሁን እዚህ ጋር ቴንክ ዩ ካለችው ቴንክ ዩ እንዴት እንደሚጻፍም አታውቅም ይሆናል ኮን ግዜ እ ቴንክ ዩ ካለችው አመሰግናለሁ ካለች ወይም ዞር ብላ ፈገግ ካለች ተሳክቷል ይላል። ምን ማለት ነው? ዛሬ በዚህ ያልፋታል፣ ዛሬ በዚህ ያልፋታል። በሁለተኛው ቀን እዛው ቦታ ላይ ይጠብቅ ሃይ ይላታል። ጤና ይስጥልኝ ማለት ነው። የነሱ ሃይ ነው እኮ። አሰላሙ አለይኩም ማውቁም፣ ጉድ ሞርኒንግ ማውቁም፣ ጉድ አፍተርኑን አውቁም፣ አተምቡል ታውቁም፣ ፈያንደሪያን አውቁም። የለም ሃይ ነው። ሃይ ትላለች እሷ። እሱ ሃይ ነው ያለው አይደል? እሷ ደግሞ ሃይ አሃ ዝም ብሎ ያልፋታል። ተሳካ ማለት ነው። አሁን ተመልከቱ፣ ነብረቱን ፈከላም። ከዛስ ሶስተኛው ስቴፕ ፈብቲሳመቱ። ሃይ ደህና ነሽ ወይ ሲላት ፈገግ ካለችለት ፈመውዒዱን ቀጠሮ ይያዛል። ጁስ ብጋብዝሽ ምን ይመስልሻል ይላል። ሻሂ የሚጠጣበት የሌለው ደሃ እሷን ለማንሸራተት ሲል ብቻ ተበድሮ ይመጣል። አንዳንድ ፍንዳታዎችን አላያችሁም? ኪሳቸው ባዶ፣ ቦርሳ ውስጥ ወረቀት ይሞሉበታል። ወረቀት ተመልከቱ፣ ወረቀት ይሞሉበትና ምን ያደርገዋል? ከኋላ ኪሱ ያስገባዋል። ድንገትም ብር የለውም እሱ። ጁስ ልጋብዝሽ ይላታል። ድንገትም እሷ የጥሩ ቤተሰብ ከሆነች እሷ እንድከፍልለትም ሊፈልግ ይሆናል እኮ አይታወቅም። አንዳንድ ጊዜ የሚዋረድበት ጊዜ አለ። እሱ የያዘው የብርቱካን ጭማቂ የሚገዛ ከሆነ እሺ አለችና ሄዱ። ተመልከቱ፣ የፊት ፈገግታ የመሳቅ የሚያመጣውን አደጋ እኮ እየነገርኳችሁ ነው። በዚሁ አጋጣሚ ስለ መካሪም አልአክላቅ እየተነጋገርን ነው፣ ቅር እንዳይላችሁ። ገቡ ምርጥ ጁስ ቤት፣ ተያይዘው ገቡ። እዘዥ አላት። ወረቀት አለ አይደል? ምንድን ነው የምትሉት? ይሄ የመጠጥ አይነቶች የምግብ አይነቶች ተጽፎ የቀረበበት ተጽፎ ያለበት። አዎ። ምን ይባላል? እሺ ይመቻችሁ፣ እንደፈለጋችሁ በሉት። MENU የትኛው ዲክሽነሪ ላይ እንዳለ ግን አላውቅም እኔ። ጥሩ። ከዛ በኋላ እዘዥ ይላታል። አጅሬ በገዛ እጁ ልጋብዝሽ ብሎ ጠርቷታል። ከዛስ ተመልከቱ እንግዲህ አጅሬ ቀብጣን ያደገችው እቤቷ አላጣች፣ የጁስ አይነት ይኖር ይሆናል። ከዛ እኔ የምፈልገው ይሄንን ነው አለች። እሱ የያዘው 10 ብር ይሆናል። በነገራችን ላይ በአሁን ሰዓት አገራችን ውስጥ የ10 ብር ጁስ አለ እንዴ? ሻሂ እንጂ የለም። ሻሂ ነው ያለው፣ ሻሂ ነው ሻሂ። እሱንም ተራ ቦታ ማለት ነው። ከዛስ አዘዘች። ሲያየው ዋጋው 30 ብር ከጎኑ ተጽፏል። ጨጓራ የለብሽም እንዴ ይላታል። ጨጓራ የለብሽም ወይ? ለእሱ አዝኖ መሰላችሁ? ጨጓራ ጨጓራ ይንካ አይንካ እሱ ዶክተር ነው እንዴ? ወአለይኩም ሰላም ወራህመቱላህ። ይንካ አይንካ እሱ ዶክተር ነው እንዴ? የለኝም እንዳይል በገዛ እጁ ራሱን የማይገባ ውስጥ አስገባ። ከዛስ እሺ ብሎ ተመልከቱ። አረ እዚሁ ላይ እናቁመ መሰለኝ፣ የፍንዳታዎች ታሪክ አያልቅም። ለማንኛውም ለማለት የፈለግኩት እህቶቼ፣ ወንድሞቼ ፈገግታ አንዱ የጥሩ ባህሪ መገለጫ ከመሆኑ ጋር ሊያንሸራትትም ይችላል ለማለት ፈልጌ ነው። ተመልከቱ፣ ሊያንሸራትትም ይችላል። የመጀመሪያው አንድ ሰው ጥሩ ባህሪ አለኝ ከሚለው ውስጥ ፊቱ ምን ጊዜም ፈገግታ የተሞላበት መሆን አለበት። አንድ ሁለተኛ፣ በድሉል ማዕሩፍ መስጠት መቻል አለበት። ለጋሽ ለጋሽ ታውቃላችሁ? ስት ተብሎ አይደለም የሚሰጠው፣ በቃ መስጠት። ነገ ምን እበላለሁ፣ ነገ ምን እጠጣለሁ፣ የለም ላ ስለ ነገው አላህ ብቻ ነው የሚያውቀው። هذا هو خلق السلف الصالح የቀደምት ትክክለኛ ሙስሊሞች ባህሪ ይሄ ነበር። ተመልከቱ። አዎ በቃ ደስተኛ ሆኖ ሳይከፋ መስጠት። ስት ተብሎም አይደለም ማለት በቃ መሰጠት ያለበት ቦታ ላይ መለገስ ይሄ ሁለተኛው ነው። ሶስተኛ ወከፉል አዛ ከፉል አዛ እባክህን ሰው አታስቸግር ስለተባለ ሳይሆን በመሰረቱ ሰዎችን ሊጎዳ ሊያስቸግር የሚችል ነገር ከሷ ወጣ። ሲሰድቡት አላህ ሂዳያ ይስጥህ ብሎ ያልፋል። አሙህ ሲባል አላህ አጅራቸውን ይክፈላቸው ይላል። ስለአንተ እኮ መጥፎ ነገር እያወሩ ነው። አላህ ሁላችንንም ሂዳያ ይስጠን ይላል። አለቀ። ከሱ አንደበት፣ ከሱ እጅ፣ ከሱ እግሮች፣ ከሱ ጆሮ፣ ከሱ ልብ ወደ ሰዎች የሚሄድ መጥፎ ነገር የለም። ይሄ ነው ከፉል አዛ። ሶስተኛ ይሄ አራተኛው ሁስኑል ከላም ጥሩ ንግግር እንጂ ከአንድ ቦታ ያወጣል። ዳኢም ከሆነ መካሪም ከሆነ አስተዛዛኝም ከሆነ የደስታ ተካፋይም ከሆነ ሁሉም ቦታ ላይ ጥሩ ነገር እንጂ ከአንድ በቱ አይወጣም። ተመልከቱ አራተኛ ነው አምስተኛ ወሙዳረቱ ለልغضب የሚያስቆጣ ነገር እሱ ላይ ሲከሰት ሸፈን ያደርጋታል። ስድስት احتمال الاذى ከሰው ጋር የሚኖር ምን ጊዜም ከሰዎች ወደሱ የሚመጡ አስከፊ ነገሮች ሊከሰቱ ይችላል። ስለዚህ ከሰው የሚመጣን አስቸጋሪ አስከፊ ነገር ይችላል እንጂ ልበቀል አጽፋ ለመልስ አይል እነቸው። እንግዲህ የመخلቅ መገለጫ እነዚህ ካሉ እኛ ጋር አው እኔ ጥሩ ባህሪን ተላብሻለሁኝ ማለት ይችላል። አላህ ጥሩን ባህሪ ከተላበሱት ያድርገን። ማዳመጡም ማንበቡም መስማቱም መናገሩም ቀላል ነው፣ መተግበሩ ነው የሚያስቸግረው። አላህ ከሚተገብሩት ያድርገን። ትርጉሙ ይሄ ነው ካልን እንግዲህ ለመሆኑ መካሪም الاخلاق የተራ ሰዎች ባህሪ ነው ወይንስ ከየት ነው የጀመረው? እስቲ እንየው። فإن مكارم الأخلاق صفة من صفات الأنبياء والصديقين والصالحين. مكارم الأخلاق የነቢያቶች عليهم أفضل الصلاة وأزكى التسليم ባህሪያቶች ናቸው። የእውነተኞች የደጋግ የአላህ ባሪያዎች መገለጫ ዎች ናቸው መካሪም الأخلاق بها تنال الدرجات الله ዘንድ ከፍ ያሉ ደረጃዎችን የሚገኘው በመካሪም الأخلاق ነው። رسولنا عليه الصلاة والسلام من بلواتشوال وإنك لعلى خلق عظيم أنت كو على شو سبحان الله أنت كو تعلق بغون بحار لاينا على شو صلى الله عليه وسلم تككل بجعراش يسات شون ጥሩ ባህሪነት ነብይ ከሆኑ በኋላ ብቻ ሳይሆን ከመሆናቸው በፊት ጥሩ ባህሪነት ተላበሱ ነበር። አሷዲቁል አሚን አልሐሊሙ አልከሪሙ አልወዱዱ አልሙሲሩ አልረፊቁ ምን ተገልጾ ያልቃል? ምኑ ተገልጾ ያልቃል? የመልካም ባህሪያት መገለጫ የሚባሉ በሙሉ እሳቸው ላይ እውነተኛ ታማኝ አዛኝ ቸር አንተ ትብስባይ መውደድ ማክበር መለገስ ሰው ሲራብ አብሮ መራብ እነዚህ ሁሉ እሳቸው ላይ ይንጸባረቁ ነበር ከመላካቸው በፊት። ኢንሻአላህ ወኢነከ ለዓላ ኹሉቅን ዓዚም አንተ ኮላቸው በትልቅ በታላቅ ባህሪ ስነ ምግባር ላይ ነህ አላቸው። فلقد قال رسول الله صلى الله عليه وسلم في فضل حسن الخلق ترون بحاري يتلبس سو يميغنات شو ترفاتو جنبت ملكت عنده بلو تناغرون أكمل المؤمنين إيمانا أحسنهم خلقا رواه الترمذي كمؤمنو تشكو ኢማናቸው የሞላላቸው ብሎ ማለት ባህሪያቶቻቸው ያመሩላቸው ሰዎች ናቸው አሉ። አላሁ አክበር። ለካስ ጥሩ ባህሪ ኢማንን ከሚሞሉ ነጥቦች ውስጥ አንዱ ነው ማለት ነው። አላህ ባህሪያችንን ያሳምርልን። ከሙእሚኖች ውስጥ ኢማናቸው ሙሉ የሚባሉት ባህሪያቶቻቸው ያማሩላቸው የሆኑ ሰዎች ናቸው። ወተአመሉ አሂበቲ አልአሰር አልዓዚመ ወሰዋብ አልጀዚለ ሊመን ሐሱነ ኹሉቁሁ። እስቲ ልብ ብላቸው የሚቀጥለውን አዳምጡት። የሚቀጥለው ብሂ ቱናሉ ደረጀቱ ልዓቢዲን ፈቀድ ቃለ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ለዩድሪኩ ቢሑስኒ ኹሉቅህ ደረጃት ቃኢሚ ሌይሊ ሳኢሚ ነሃሪ። አላሁ አክበር። አንድ ሰው እኮ አሉ በጥሩ ባህሪው ሌሊት ቁሞ የሚያድርን ሰው አጅርና ቀን ጾሞ የሚውልን ሰው አጅር ያገኛል። እርሱ አልሰገደም ሌሊት፣ ቀን አልጾመም። ይሄ ጾም የሚባለው ልብ በሉ የሱና ጾምን ነው። የሱና ጾም 13 14 15 የሚጾም ሰው ይኖራል። አንድ ቀን ጾሞ አንድ ቀን የሚያፈጥር ሰው ይኖራል። በወር 3 ቀን የሚጾም ሰው ሊኖር ይችላል። ሰኞ ሐሙስ የሚጾም ሰው ሊኖር ይችላል። ለማንኛውም ቀን ቀን የሚጾምን ሰው አጅር፣ ሌሊትን ሲሰግድ የሚያድርን ሰው አጅር ያገኛል። ማን? ባህሪው ያማረለት ሰው። አላህ ባህሪያቸው ካማረላቸው ሰዎች ያድርገን። አንድ ሰው ወደ ረሱል አለይሂ ሰላቱ ወሰላም መጣና ምን አላቸው? ያ ረሱል አላህ አላቸው ሰለላሁ አለይሂ ወሰለም፣ አዩ ናሲ አሐቡ ኢለላህ ወአዩ አልአዕማሊ አሐቡ ኢለላህ፣ ከሰዎች ሁሉ አላህ ዘንድ የተወደደ ሰው ማን ነው አላቸው? ከስራዎችስ አላህ ዘንድ የተወደደው ስራ የትኛው ነው አላቸው። ሰሓቦች ረዲየላሁ አንሁም አጅማዒን ጭንቀታቸው አላህን የሚያስወድድን ነገር አውቀው ለመስራት እንጂ ለዱንያ አልነበረም። ለዱንያ አንድም ቀን ተጨንቀው አውቁ። ሀብታም የሚሆንበት መንገድ በየት በኩል ነው ብለው ጠይቀው አውቁ። አዲስ ልብስ ገዝቼ ለመልበስ እፈልጋለሁ ብር ስጠኝ ብለው ጠይቀው አውቁ። ቪላ ቤት ለማግኘት እፈልጋለሁኝ ዱዓ አርጉልኝ ብለው አውቁ። ምን ጊዜም ጥያቄያቸው ከአኺራ ጋር የተያያዘ ነበር። ምክንያቱም የአኺራ ህይወት ናት። ህይወት ብሎ ማለት ይላል አላሁ ሱብሓነሁ ወተዓላ ወኢነ ዳረል አኺረተ ለሂየል ሐየዋን። ህይወት ያላት አገር ብሎ ማለት አኺራ ያለችው ህይወት ናት ይላል አላሁ ሱብሓነሁ ወተዓላ። ስለዚህ ጭንቀታቸው ምን አይነት መልካም ስራ ነው አላህ ዘንድ የተወደደችው? እነማን ናቸው አላህ ዘንድ የተወደዱት ብለው ይጠይቃሉ። መልሱም እንደዚህ ነበር፣ ከሰዎች ሁሉ እኮ አላህ ዘንድ የተወደደ ሰው ብሎ ማለት እኮ አሉት። አሐቡ ናሲ ኢለላሂ አንፈዑሁም ሊናስ፣ ለሰዎች ጠቃሚ የሆነ ሰው ነዋ። አላሁ አክበር። ከራስ በላይ ንፋስ ኢስላም አይቀበለውም ማለት ነው። የኔ በር አልተንኳኳም አይመለከተኝም አይልም። ለምን? ሙስሊም ነው። ሙስሊም ከራሱ አስቀድሞ ለሙስሊም ወንድሙ ለሙስሊም እህቱ ይጨነቅ። አሐቡ ናሲ ኢለላሂ አንፈዑሁም ሊናስ፣ ከሰዎች ሁሉ አላህ ዘንድ የተወደደ ሰው ብሎ ማለት ሰዎችን የሚጠቅም ሰው የክሽፉ አንሁ ኩርበተን፣ ችግር ካለበት ያችን ችግር የሚያቃልልለት። አው የቅዲ አንሁ ደይነን፣ እዳ ካለበት እዳውን የሚከፍልለት። አው የጡቡ አንሁ ጁአን፣ ርቦት ከሆነ ደግሞ ራቡን የሚያስወግድለት አሉና ረሱል አለይሂ ሰላቱ ወሰላም ወለአን አምሽየ ማዓ አኺ ሊ ፊ ሓጀትን አሐቡ ኢለየ ምን አዕተኪፈ ፊ ሃዛ ልመስጅድ ሻህራ። ከአንድ ወንድሜ ጋር ችግሩን ላቃልልለት ልቀርፍለት አብሬው ብሄድ እዚህ መስጊድ ውስጥ አንድ ወር ኢዕቲካፍ ከምቀመጥ ይበልጥልኛል አሉ። የት መስጊድ ውስጥ? የመዲና መስጊድ ውስጥ። የመዲና መስጊድን እና የመካ መስጊድ ውስጥ የሚሰገድ ሶላት የሚቀመጡት ኢዕቲካፍ ከማንኛውም መስጊድ እንደሚበልጥላችሁም ታውቃላችሁ። እዚህ መስጊዴ ውስጥ አሉ ረሱል አለይሂ ሰላቱ ወሰለም ወር ሙሉ ኢዕቲካፍ ከመቀመጥ ከአንድ ወንድሜ ጋር አብሬው ሄጄ የሱን ሐጃ ባቃልልለት ይበልጥልኛል አሉ። ተመልከቱ መካሪመል አኽላቅ ከሚገለጽበት አንዱ የአንድን ሙስሊም ችግር የአንድን ሙስሊም መታረዝ የአንድን ሙስሊም መራብ የአንድን ሙስሊም መጠማት የአንድን ሙስሊም መሰቃየት የአንድን ሙስሊም መታመም የአንድን ሙስሊም በጠናት መሰቃየት እንደራሱ አድርጎ አይቶ ሲጨነቅ ብቻ ግን ብር ሰብስበን አስቀምጠን ወንድሞቻችን እየተራቡ ወንድሞቻችን ልብስ አጥተው ወንድሞቻችን ጠበቃ መግዣ አጥተው ወንድሞቻችን ከነን ሙስሊም አንሶላ ተገስቶ ሲወሰድላቸው ዝም ብሎ የሚያዳምጥ የሚሰማ በቀኝ ጆሮ ሰምቶ በግራ ጆሮ የሚያፈስ ሙስሊም የቱ ላይ ነው የሱ መካሪመን አኽላቅ መገለጫው? ልብ በሉ الله سبحانه وتعالى يوم القيامة يسون باريا في اللفيت يا كربونا منو ربوني على بلها نم أبلان بيه نبر يلور الله إنينم أنتنم أنشنم يتأيكشا أمتوني على تتأها نم ترجي على لبس كنم تاممي عالت أيك كنم بلو يتأيكنا الله يا رب العالمين الى التطياقو انتكو يا علامات نغوس يا علامات فطاري اما تبلا اما تططا اما تراب نحكو انديت حرجي نو اما طيقك انديت سارجي نو ما بلا انديت سارجي نو ما تططا انديت سارجي نبر ما لبس هيلا الغباهم نغرو يني باريا امانيو بارياي تربو አማኙ ባሪያዬ ታርዞ አማኙ ባሪያዬ ታሞ ተኝቶ አማኙ ባሪያዬ ሲሰቃይ ሄደህ በጠይቀው እኮ በታለብሰውና በታበላው እኮ እኔን እንደጠየከኝና እንዳለበስከኝ እንደረዳሃኝ ቆጠርልህ ነበር ይለዋል። አያችሁ አላሁ ሱብሃነሁ ወተዓላ የሱ ባሪያዎች መራብ የሱ ባሪያዎች መጠማት የሱ ባሪያዎች መታረዝ የሱ ባሪያዎች መታመም እንደራሱ አድርጎ እንደሚቆጥረው አያችሁ። የኛ ጌታ የዓለማት ጌታ የሆነው አላህ ከነዚህ የጎደሉ የፍጡራን መገለጫዎች ነገሮች የሱ መገለጫዎች አይደሉም። ግን ምን ያህል ለሱ ለራሱ አማኝ ባሪያዎች እንደሚጨነቅና ትኩረት እንደሚሰጥ የገለጸበት መንገድ ነው። የኛ ጥሩ ባህሪ ከሚገለጹባቸው መንገዶች ውስጥ አንዱ የወንድምህን ችግር ለማቃለል ደፋ ቀና ማለት አንዱ ነው። በሌላው ሐዲሳቸው ረሱል አለይሂ ሰላቱ ወሰለም መካሪም الاخلاق ጥሩ ባህሪን በተመለከተ እንዲህ ይላሉ اكمل المؤمنين ايمانا احسنهم خلقا وخياركم خياركم لنسائهم الله اكبر ከናንተ ውስጥ ኢማኑ ሙሉ የሆነ ሰው ብሎ ማለት ባህሪው ጥሩ የሆነ አሉና በይበልጥ ደግሞ በላጫችሁ ከናንተ ውስጥ ምርጣችሁ ብሎ ማለት ለሚስቱ ጥሩ የሆነ ሰው ነው። አላሁ አክበር። እስቲ ወንዶች እጃውጡ ላጤ ያልሆናችሁ እጃውጡ ከሁለቱም ሩም በፍጥነት አይዟችሁ ከሰማይ የሚወርድ እንትን የለም እጃውጡ ከሁለቱም ሩም ያገባችሁ ወንዶች እጃውጡ ና ሐምዛ ካንደኛው ሩም እጄን አውርድ ካንደኛው ሩም እጄን አውርድ ነው ያለ ሁለት ሚስት ነው አሃ ገባኝ ሐምዛ ለካ ቁርአን የጀመረው ፈንኪሁ ማጣበ ለኩም ሚነ ንሳኢ መስና ስላለ ነው ገብቶኛል በቃ አንሳ ሁለት ሚስት አለኝ ማለቱ ነው ጀዛከላሁ ኸይራን አሁን ነው የገባኝ አቦ بارك الله فيك قبطو نعال እጅ ወደ ላይ ሰይ ሁለት እሺ ሶስት ያለው ደግሞ ሶስት እጁን ያውጣ ሶስት እጅ ያለው ሰው አሃ ጥሩ እስካሁን ባዮሎክሶች በልጣዋችኋል አጂብ ነው ፓልቶክ ወንድ የለም እንዴ ሐምዛ በስተቀር እሺ ሐምዛን እንደ ሁለት እንቁጠረው ሐምዛን እንደ ሁለት እንቁጠረው አሃ አሁን አወጡ ላ ላጤዎች እንዳታወጡ ያገባችሁ ነጃት ወንድ ነጃት ሳሚ ናይ ናይ ነው ያገዝሽ ነው በሚስትህ ገብተህ ነው በሚስትህ ገብተህ ከሆነ ኦኬ አለበለዚያ ግን መሸወድ አይቻልም ቀይ ካርድ አለ ያሉ ነው ዋ ነጃት እሺ 1 2 3 4 5 6 አረ ተቀደሙ አሁን እጅ አውጥተዋል ለማንኛውም አውርዱ እሺ አውርዱ ተመልከቱ እሺ ጥሩ ጥሩ ጥሩ አሁን ተግባብተናል ነጃት በሚስቴ ገብቼ ነው አለ ለማንኛውም በሷ በነጃት ገብተህ ከሆነ ጥሩ በሁለተኛዋ ገብተህ ከሆነ ግን አይፈቀድም ነጃት የነጃት ባል ለበበል በሌላ እንዳትገባ ተመልከቱ ልንገራችሁ እንግዲህ وخياركم خياركم ليني الصلاه والسلام مرطوቻቸው ደግሞ ለሚስቶቻቸው ምርጥ የሆኑት ናቸው ምክንያቱም ጥሩ ባህሪ መንጸባረቅ መጀመር ያለበት ከቤት ነው ለቤት ቀጋ ለውጭ ፎርሙላ ሙሉት ለቤት ቀጋ ለውጭ ለቤት አልጋ ለውጭ አ ለቤት አው በጥሩ ለቤት ቀጋ ለውጭ አልጋ ሃነው አነው በረካ ሙና ሙተዛ አልጋ ነው የሚባለው አልጋ እ ሃነው አነው አልጋ እሺ ዲክሽነሪ ተመልሳችሁ ይሁን እኔ ማውቀው ግን አልጋ ነው አልጋ አላውቅም እኔ ማውቀው አልጋ ነው ተመልከቱ ምን ማለት ነው ቀጋ ምንድነው እስቲ ተርጉሙት ቀጋ ቀጋ ምን ማለት ነው ቀጋ የምታውቁ እስቲ ጻፉ ምንድነው ቀጋ እሾህ ኢትዮ ጀዛከላሁ ኸይረን አው ጀዛከላሁ ኸይረን እሾክ ነው ኃይለኛ እሾህ ነው በነገራችን ላይ ቀጋ ማለት እሾካማ ዛፍ ነው እሾህ ነው ለቤት ቀጋ እቤት ሲገባ እሾክ ውጭ ሲወጣ አልጋ አላህ ይጠብቀን አቡ አላህ ይጠብቀን والله ወንዶቹ አሜን በሉ ሁለት እጃችሁን ወደ ላይ አንስታችሁ አሜን በሉ በአላህ والله እኔ ከልቤ ነው ዱዓ ያረኩ ያለሁት አላህ ይጠብቀን ለቤት ቀጋ ሆኖ ለውጭ አልጋ ከመሆን አላህ ይጠብቀን እንዲያውም እኮ ለሁሉም አልጋ ብንሆን ጥሩ ነው ለቤትም ለውጭ አው እንጂ እቤት ሲገባ ገና በራፉ ላይ ሲደርስ የሆነችን ከን ይፈልግና ተኝተሽ ነው እንደዋልሽ ይህን እኮ ነው ተስተካኪ ከቤት ሲወጣ ግን ውጭ ለፍሬንዶቹ ለጓደኞቹ አጭ ጥፋት እየፈጸሙበት ስቆ አልፋቸው ማን ነበረ ተስቆ ሊታለፍ የሚገባው የመጀመሪያው ሚስትህ እኮ ናት ሚስትህ ሚስትህ ያንተ የአካልህ ቁራጭ ተመልከት ያላገባችሁ ካሁኑ ትምህርት ውሰዱ ያገባችሁ በእናንተና በሚስቶቻችሁ መካከል ያለው ሪሌሽን ምን አይነት እንደሆነ ፕሊዝ ቆም ብላችሁ አጥኑት ቆም ብላችሁ ሰራተኛ አይደለችም ሚስት ደጋግሜ ነው የምናገረው ይሄን ሚስትህ ሚስት ናት እንጂ ሰራተኛ አይደለችም ሚስትህ ያንተ አካል ቆራጭ ናት እንጂ ቅጥረኛ ወይም ከዝንጀሮ ወይም ከከብት የመጣች አይደለችም ይሄንን ልብ ብለህ አስብ ሴቶቹም እንደዛው ለባሎቻችሁ አልጋ መሆን አለባችሁ ተስማማን አልጋ አንተ ለሷ እሷ ለአንተ አልጋ ስትኳኳኑ አላሁ አክበር በሁለቱ አልጋዎች መካከል የሚወርደው የአላህ ረህመት ማንም አነሰው ማንም አነሰው። ነገር ግን እሷ አልጋ ስትሆንልህ አንተ ቀጋምትሆን ከሆነ አንተ አልጋ ስትሆንላት እሷ ቀጋምትሆን ከሆነ ግን መካከላችሁ ረህመት ሊገባ ቀርቶ ያ አባታችንን አሳስቶ ከጀነት ያስወጣው ኢብሊስ የዛተው ዛቻ እኛ ላይ እውን ይሆናል። ስለዚህ ከቤት መጀመር አለበት አሉ ረሱል አለይሂ ሰላቱ ወሰላም። وخياركم خياركم للنساء بلاጫችሁ ከእናንተ ውስጥ ለሚስቶቻቸው ምርጥ ይሆናችሁ። ሰውናት ተሳሳታለች፣ ሰውናት ተጠፋለች፣ ሰውናት ይከፋታል፣ ሰውናት ደስ ማይላት የሚደብራት ቀን ሊኖር ይችላል። ቀን አይደለም የሚደብረው፣ ሁሌ ደስተኛ መሆን አለባት አይባልም። አዎ በዛን ሰዓት አንተ ሳቅ ብለህ አለፍ ብለህ አንዳንድ ጊዜ እኮ በል ብሏቸው ያገባቱ ታውቁ ይሆናል ይሄንን ነገር በል ብሏት የሚያስደስት ነገር እንኳን ብትስጧ ደስተኛ ማትሆንበት ቀን አለ። በተለይ ሴቶች ያውቁታል፣ በተለይ ያ ነገር በሚመጣ ጊዜ ይላሉ። እኔ አንብቤ ነው የደረስኩበት ጠይቄ አይደለም። በተለይ ያ ነገር ሲመጣ ሁሉም ነገር ያስጠላቸዋል አሉ። አዎ ሀይድ ላይ የወር አበባ ላይ ይከፋቸዋል፣ ሆድ ይብሳቸዋል አሉ። አንዳንዶቹማ ሱብሃንአላህ ሌላ ቀን አላህን ቀብርን ሞትን አስታውሰው እንባ ማይመጣላቸው ከሱ ማስከፋት የተነሳ ሳያስቡት እንባቸው ይወርዳል አሉ። በተለይ ደግሞ ያላገቡ ሴቶች አሉ። እውነት ነው ውሸት አላውቅም። ያገቡ ሴቶችና ያላገቡ ሴቶች የወር አበባ ሲያዩ የሚሰማቸው ህመም ይለያያል አሉ። አዎ ተብያለሁ። ማሻአላህ ደጋፊ አግኝቻለሁ ማለት ነው። አዎ ያልሽው እህታችን አግብተሽ ከሆነ ነው። አግብተሽ ከሆነ ሳታገቢ ከሆነ ግን አይቻልም። እኩልን ማለት ነው አንብበን ከሆነ። ስለዚህ አግብታችሁ ከማግባታችሁ በፊትና ካገባችሁ በኋላ የሚሰማችሁ ስሜት ይለያያል ነው የሚሉት። ስለዚህ ያላገባችሁ ላጤ የሆናችሁ ሴቶች አላህ ያማረ አሃ ኡሙናት እሺ ያማረ ሷሊህ የሆነ ባል እንዲሰጣችሁ እናንተ ደግሞ ሁለት እጃችሁን አንስታችሁ አሚን በሉ። ቀድም ለወንዶቹ ዱዓ አድርገን የለም እንዴ? አድርስም ማጪሱ ሴቶች ስለሆናችሁ አላህ እንደው ያላገባችሁ ላጤዎች ብቻ ነው አሚን ማለት ያለባችሁ ሌሎቻችሁ እንዳትሉ። ያላገባችሁ ሷሊህ የሆነ ባል ይስጣችሁ። ሷሊህ ለወንዶቹ ሷሊሃት የሆኑ ሚስቶች ነው የሚባለው አይደል? ለሴቶቹ ደግሞ ሷሊህ የሆነ ባል ይስጣችሁ ነው የሚባለው። አንድ ስለሚፈቀድልሽ ሀኑታም አሚን ብላለች በሁለት እጇ። ለሁላችሁም አላህ ይስጣችሁ። ጥሩ እንግዲህ ልብ በሉ፣ ምርጥ ብለው ማለት ባል ለሚስት ሚስት ለባል ከቤት ይጀምራል ማለት ነው። عن علي رضي الله عنه قال قال رسول الله صلى الله عليه وسلم ان حديث ادمطت بقى الله ان في الجنه لغرفا جنه است كفلوتش አሉ ልብ يرى ظاهرها من باطنها او يرى ظهورها من بطونها وጫ كوست ይታያል ውስጧ ከውጫ ይታያል የቤቱ ማለት ነው። የክፍሎቹ ጀነት ውስጥ ለየት ያሉ ክፍሎች አሉ። አሰራራቸው ውበታቸው ለየት ያለ ውስጡ ነው ውጫቸው ይታያል፣ ውጩ ነው ውስጣቸው ይታያል። ይሄን ነገር የምታስተውሱት አለ አሜን። ይሄን ነገር ከጀነት ሁረል ዒኖች ጋር ይያያዛል። የጀነት ሁረል ዒኖች ጥያቄ እንዳታነሱ ሴቶች ከዚህ ጋር አያይዛችሁ በኋላ አይፈቀድም። ፕሊስ ተዘግቷል በሩ። ወንዶቹ ልብ በሉ፣ የጀነት ሁረል ዒኖች እንዲያውም ለሴቶቹ ደስ እንዲላችሁ የዱንያ ሙእሚን የሆነች ሴት አኺራ ላይ ከሁረል ዒን ትበልጣለች ነው ያሉት። ከሁረል ዒን ትበልጣለች። አላህ ማድረግ የሚችል ጌታ እና የጀነት ሁረል ዒኖች ከዚህ ቤት ጋር ላይ ያይዘው ፈልጌ ነው። የሰውነቷ ጥራት የሰውነቷ ውበቷን ሲገልጽ ሐዲሱ ምን ይላል? ከላይ ከቆዳዋ ውስጥ ያለውን ውበት ማየት ይችላል ይላል። ለዚህ ነው የአንድ የጸጉር ጫፍ የአንድ የጸጉር ጫፍ የሁረ العينዋ የአንድ የጸጉር ጫፍ ወደ ዱንያ ብቅ ቢል ዱንያ ያበራል ያ ተመልከቱ እነዚህ ሴቶች የተዘጋጁት ግን ለማን ነው ለማንኛውም ወንድ አይደለም አላህን መፍራት ካለበት ጊዜ ጀምሮ እቺን ዓለም እስኪሰናበታት ድረስ አላህ ለፈራ ብቻ የዛ ቤት የነዚያ ክፍሎች ውበትን ሲናገሩ ረሱል አለይሂ ሰላቱ ወሰለም ከውጭው ነው ውስጡ ይታያል ከውስጡ ነው ውጪ ይታያል ተመልከቱ ሷሃቦች ምን ጊዜም ጭንቀታቸው ስለ አኺራ ስለሆነ አንዱ ከገጠር የመጣው ሷሃቢ ጥያቄ አነሳ فقام ابي عند قطر عما سو بدق علىنا فقال على لمن هي يا رسول الله اتشي بيت لمهونو لمن نو يتجنباچو يا الله ملكتنيا اياچو قال رسول الله صلى الله عليه وسلم اسوام ما يتجنباچو قطرو عندنيا لمن اطاب الكلام نغغرون لا سامرا واطعم الطعام مقبل لمقبع وعدام الصيام صومن زوتر لصومة وصلى لله بالليل والناس نيام لا الله للي تنستو يسجد سوك تنيتو انكلفاتشو انسيتقبو اياتشو اطاب الكلام من مكارم الاخلاق نققرن ما سامر كتقولو بحرياتوش مبقلتش عاندونو ዲፋይኑ ላይ ወይ ደሞ ትርጉሙ ላይ ቅድም አይታችሁታል መጀመሪያ መካሪም الاخላቅ የሚለው ላይ ንግግር ማሳመር አንድ واطعم الطعام ምግብ መመገብ ይሄ ራሱ ከመልካም ባህሪ አንዱ ነው ቸርነት ማለት እኮ وادام الصيام ጾምን ዘውትር የሚጾም ለሊት ተነስቶ የሰገደ ሰዎች ተኝተው እንቅልፋቸውን ሲጠጡ لنزيه سوچ نو يتزغاججچو علونا نغروت رسول عليه الصلاه والسلام وندموچي اهيتوچي مكارم الاخلاق بركاتا تروفاتوچات استي نملكت قال رسول الله صلى الله عليه وسلم الا اخبركم باحبكم الي واقربكم مني مجلس يوم القيامه እኔ ዘንድ ከናንተ በጣም የተወደደ የሆነ ሰው يوم القيامة ደግሞ ወደኔ ተጠግቶ የሚቀመጥን ሰው ልንገራችሁ አሉ። አላሁ አክበር። ሳቸው ጎን ከሚቀመጡት ሙእሚኖች አላህ ያድርገን። ተመልከቱ። እኔ ዘንድ የተወደደ ሰው እኔ ዘንድ ተጠግቶ የሚቀመጥ ሰው ማን እንደሆነ ልንገራችሁ አሉ። فسكت القوم ሰዎቹ ደንግጠው ይመስላል فعادها مرتين او ثلاثه ሁለት ጊዜ ወይም ሶስት ጊዜ ደገሙ በሶስተኛው ወይም በሁለተኛው نعم يا رسول الله اهو ينكرون انجي قال احسنكم خلقا بحريو يا مار للسو نو اني زند يتودد معنات اني زند قربو يتقمقمت سو معنات يوم القيامه بحريو يا مار للسو لمؤمنم لكافرم لانسسام لاراويتم لتنشو لتلقو لبدلهم لوددهم لتلهم لستهم لنفقهم لزمدم لبعدم الى خلهم بحر يعمر الله يوفق عندينا كم منا غنياچو تروفاتوچ است يساچون وديتانا اساچو زند دغمو ቀርብን እንድንቀመጥ ያበቃናል ሁለተኛ አናቢ ደርዳኢ رضي الله عنه عن النبي صلى الله عليه وسلم قال ما من شيء اسقل في الميزان من حسن الخلق يسرعتوتن بتسرو ملكام سرالو كملكام ባህሪ የበለጠ ሚዛንን የሚያከብድ የለም አሉ በትሰግዱ በትጾሙ ሐጅ በታደርጉ ዘካ በትሰጡ ዚክር በታደርጉ በታበሉ እመት ብትናገሩ እርግጥ እመት መናገር ከመልካም ባህሪ ነው ከመልካም ባህሪ የበለጠ የመልካም ስራን ሚዛን የሚያመዝን ወይም የሚያከብድ የለም ማሚን ሸይን አስቀሉ ፊል ሚዛኒ ሚን ሁስን الخلق ከጥሩ ባህሪ የበለጠ የመልካም ስራን ሚዛን የሚያከብድ ነገር የለም። አላህ ይወፍቀን። ሁለተኛው የመልካም ስራ ሌላስ? قال صلى الله عليه وسلم ان الناس لم يعطوا شيئا خيرا من خلق حسن يا سو لجوتكو كتسطواچو ملكام نغروچ كله ملكام بحري يتسطن سو يمسل سطوت عيلما كملكام بحري يبلط سطوت عيلما اتشين ياغني سو ከተሰጠው መልካም ከተሰጠው መልካም ነገሮች ሁሉ ይበልጣል። አላህ ይለግስ። قال صلى الله عليه وسلم اتق الله حيث ما كنت واتبع السيئه وخلق الناس بخلق حسن الله ان يتم هنا كريم كتساسات كبو على ملكام سرا اسكتلبت يعني تساسات كون يا بسلحرا كزاس وخالق الناس بخلق حسن كسوت غير ستنوار بيت الناس لو ميلو حديثه وخالق المسلمين وخالق المؤمنين العالم وخالق الاقارب العالم وخالق الجيران العالم وخالق الزوج العالم وخالق الزوج العالم ከሙእሚኖች ጋር ስትኖር አላለም? ከጎረቤት ጋር ስትኖር አላለም? ከሰዎች ጋር ስትኖር በጥሩ ባህሪ ለመኖር ሞክራል። አለቀ። አንድ ሙእሚን ከሚገለጽበት ሙእሚንነቱን ከሚገልጽባቸው ጥሩ ባህሪ ነውና በጥሩ ባህሪያችን ዳዋ ማድረግ እንችላለን። سئل النبي صلى الله عليه وسلم ما اكثر عن اكثر ما يدخل الناس الجنه تملكته يا الله ملكتنيا انت يا كيف تطيب يا سو لجوچن لجنه يميابقواچو ويم ابزحانياوچو سوت جنه انديغبو يميادرغواچو تغباراتوچ مندنو ينغرنا التقوى وحسن الخلق اللهم افراتنا طرو بحري نو ሰዎችን ጀነት ከሚያስገባቸው መልካም ነገሮች ወይም መልካም ስራዎች አላህ መፍራትና ሐምዛ ጀዛከላሁ ኸይረን አተቅዋ ወሁስኑ ልኹሉቅ አላህ መፍራትና መልካም ባህሪ ነው አሉ። ወሱኢለ አን አክሰሪ ማ ዩድኺሉ ናስ አንናር ያ አላህ የሰው ልጆችን ደግሞ አብዛኛው ለጀሃነም የሚዳርጋቸው ምንድነው? قال الجوفان ሁለት ክፍት ነገሮች ናቸው። እስቲ ሞክሩ ነውብዩ ላይ ልብ በሉ ወንድሞቼ እህቶቼ። የመጀመሪያው ጥያቄ የሰው ልጆችን ጀነት የሚያስገቧቸው በርካታ ነገሮች ምንድናቸው ሲባል አላህን መፍራትና ጥሩ ባህሪ ነው አሉ። የሰው ልጆችን አብዛኞቹ ለጀሃነም የሚዳርጋቸው ምንድነው ሲባሉ ደግሞ ሁለት ክፍት ነገሮች አሉ። ሊገልጹት ነው ምንና ምን ይመስላችኋል? አንደበትና ሀፍ ብልት ማለት አሉ። እና ብልት ትክክል ሁለቱም ቦታ መልሳችሁታል። جزاكم الله خيرا ملاسና بلت نوع جزاك الله خيرا تملكته ان زيه ሁለቱ ናቸው አሉ رسول عليه الصلاه والسلام አንደበት ወንድሜ እህቴ አንደበት ለጀነት መግቢያ መንሲኤ ነው ለጀሃነም መግቢያ መንሲኤ ነው። አላህ በአንደበታቸው መልካም ተናግረው ጀነት ከሚገቡት ያድርገን። በለት ለጀነት መግቢያ መንሲኤ ነው ለጀሃነም መግቢያ መንሲኤ ነው። ብልታቸውን ተጠብቀው ጀነት ከሚገቡት አላህ ያድርገን። የሙእሚኖች መገለጫ ተብለው ከተቀመጡት ውስጥ ሱረቱል ሙእሚኑ ላይ ብልቶቻቸውን ከማይበቃላቸው ነገር የተጠበቁ ብሎ አስቀምጧቸዋል። ስለዚህ የሰው ልጆች ጀነት እንዲገቡ ከሚያበቋቸው መልካም ነገሮች አብዛኞቹ ሰዎች የሚገቡት አላህን በመፍራትና በጥሩ ባህሪ ነው። قال صلى الله عليه وسلم انكم لن تسعوا الناس باموالكم ولكن يسعهم منكم بسط الوجه وحسن الخلق صحيح الترغيب والترهيب انكم انتم لن تسعوا الناس باموالكم سواچن بجنزباچو ما دارساتچلوم يفلق حبتان بيهون لاغنيو سو جنزبون ستو በማከፋፈል እንዲወዱት ማድረግ አይችልም ولكن نجر جن يسعوهم منكم بسط الوجه وحسن الخلق نجر جن ሰዎችን ማዳረስ የምትችሉበት መንገድ አለ አሉ። ሁሉንም ሰው ልታካፍሉት የምትችሉት ማያልቅባችሁ ምንድነው እሱ? ፊታችሁን ፈገግ ማድረግና ጥሩ ባህሪ አይከፈልበት። ፊትን ፈገግ ማድረግ የፊትን ውበት አይቀንስ። ፊትን ፈገግ ማድረግ ከወጣትነት ወደ እርጅና አይወስድ። ፊትን ፈገግ ማድረግ ሞትን አያቀርብ። ፊትን ፈገግ ማድረግ ሀብታምን ደሃ አያደርገው። ፊትን ፈገግ ማድረግ ጤነኛ የሆነን ሰው እንዲታመም አያደርገው። አይከፈልበትም። 5 ሳንቲም ግን የታደለ ሰው ብቻ ነው ይሄን الله كتهدلو تيادرغن وحسن الخلق بطرو بحارياتشو نو سوچ اللي تهدرسو تهدرسو يمتشلو تنجي بغنزب ما لتهدرسو تشلو ما. وقال صلى الله عليه وسلم عليك بحسن الخلق وطول الصمت فوالذي نفسي بيده ما تجمل الخلائق بمثلهما صحيح الترغيب والترهيب عليك بحسن الخلق اباكهن قالت عند الصحابي سيمكرس اباكهن طرم بحري يزوتر بحري حدرقه قالت وطول الصمت زمتهم يرزم يساتشو بحري نقولاتشو من دم التوقت رسول عليه الصلاة والسلام كم يقلس وباتشو بحرياتو تشوست طويل السكوت نوميوت قليل الكلام نغغراچو تنش زمتاچو صافي الناس زاري عند غوادنيا كغوادنيا غار قوتش بلو زمكالو منو دبركو اندي اتاورانيم بلا منو قففكو اندي ليدله بلا زركي مركي زبازنكي مسرت يليلو نغر اندي اوروس يفلقكو كسو غار ابرو كلاما كسو غار ابرو كالساق ከሱ ጋር አብሮ አየው አካሄዱን አያት አርማመዷን አያት አለባበሷን አያት ያችን አየው ያንን አያት እንዴት እንደሚራመድ ከሱ ጋር አብሮ ካላለ ምነው አንተ ደብርኩ እንዴ ይለዋል። አቦል ሂድልህ ባክ ዛሬ ደብሮሃል ይላል። ዝም ማለቱ ለሱ እንደመጥፎ ነው የሚታየው። ግን ሙስሊም ጓደኛው ጋር ሲሆን እሱም ሆነ ጓደኛው ዝምታቸው አስፈላጊ የሆነ ነገር ካለ እንነጋገራለን። ከዛ ውጭ ግን ለምን ዝማልክ አውራ እንጂ ምን ነው እያሉ እንዲያወራ ማስገደድ የአንድ ሙስሊም ባህሪ አይደለም። ልብ በሉ፣ የረሱልን አለይሂ ሰላቱ ወሰለም ባህሪ ለመላበስ የፈለገ ሰው ዝምታቸው ይሰፋ ነበር። ግን ዝምታቸው ተንኮል ያስባል ነበርም ተፈኩር አለው ذكر الله استغفار الله عند بوتا لاي تقمطوكو كسبا بلاي نبر استغفار ميقطرلاچو كسبا بلاي سلازي قد اورا ايبالبسو عند عند غزي سوت مين يلالو زم ميل سوس كاغاطماچو زمتهنيا سوكو تنكولنيا نو يلالو يلال لا لا بچراش زمتهنيا سو كله تنكولنيا ادل سلازي من عن الرسول عليه الصلاة والسلام لصحابيه عليك بحسن الخلق ترم بحري أتبك أحياس وتصمت زم تحدم ويرزم فوالذي نفسي بيده يعني روح بچو جيت عي عمل الله ما تجمل الخلائق بمثلهما بالنزيه لتو بحري يمثل ፍጡራን የተዋቡበት ነገር የለም። የፍጡራን መዋቢያ የፍጡራን ራሳቸውን ማጌጫ እነዚህ ሁለቱ ልብሶች በቂ ናቸው። ምን ሁስነ الخلق ጥሩ ባህሪና የዝምታ መርዘም። ስለዚህ እነዚህ ሁለቱን ባህሪ ልንላበሳቸው ይገባል። ወንድሞቼ እህቶቼ ትልቁ ነገር በመጨረሻ አላለቀም። አላህ ካለ በሌላ ቀን እንገናኛለን ከዚህ ወርስ ጋር። ነገር ግን የመጨረሻው ጥሩ ባህሪ እንድንላበስ የሚያደርገን ትልቁ መሳሪያ ዱዓ ነው። ዱዓ رسول عليه الصلاة والسلام اللهم كما حسنت خلقي فحسن خلقي يلو نبر جيتاي عفت عطرين اندا سامر كلين بحرين اسامر اللين يلو نبر سبحان الله يساچو باري وب مغونون الله مسكرو لاتشو ايان اين دعا يدرقو نبر اللهم كما حسنت خلقي ጌታዬ አፈጣጠሪን እንዳሳመርከው فحسن خلقي ባህሪዬንም ማሳመርልኝ ነው። እኛ ይሄንን ዱዓ ማድረግ አለብን። اللهم اني اعوذ بك من منكرات الاخلاق لنبر ጌታዬ ነይ ባንተ ተጠበቃለሁኝ ከመጥፎ ባህሪያቶች والاعمال ከመጥፎ ስራዎች والاهواء ከመጥፎ ዝንባሌዎች። ማን እንደው ያደረገው እሳቸው ናቸው። ስለዚህ እኛም ምን ጊዜም ጌታዬ ባህሪን አሳምርልኝ ብለን አላህን ልንማጸነው ይገባል። አላህ ብሎ በሌላ ቀን እስክንገናኝ ድረስ የዛሬውን ትምህርት በዚሁ እንጨርሳለን። ግልጽ ያልሆነላችሁ ጥያቄ ካለ ጥያቄውን እመልሳለሁ ከርዕሱ ጋር የተያያዘ። የዛሬውን በዚህ ጨርሰናል። اللهم حسن اخلاقنا كما حسنت خلقنا برحمتك يا ارحم الراحمين جيتاچن افطاطراچنن انداسامركو بحارياچننم اسامرلن بطرو بحاري تسوبو لبسو بطرو بحارياچو اسلامن كمياستواوقو يانت مرت بارياوچ ادرغن ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نعوذ بك من منكرات الأخلاق والأعمال والأهواء اللهم اهدنا لمحاسن الأخلاق والأعمال والأهواء ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين وآخر دعوانا أن الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين سلام دامت عشون جزاكم الله خيرا مايك سمالورلو السلام عليكم ورحمه الله وبركاته كتسمو كزانيو روم كبايلوكسي لاي مايك علقك مسلني استاذ اني غا مايك لاي اندالح نا يميتايين اني دمو لمياز ودزا سغبا قدم توقش سلنبر انت مايك لاي نالها اوكي طيب ولتم غا يميسماي مسلنيال እኔ ምንም ነገር ለማለት አይደለም ጥያቄም የለኝም። ትምህርቱ ግልጽና ግልጽ ነው። ተመጀመሪያ ባረከላሁ ፊክ الله ይጀምርልህ ጀዛከላሁ ኸይራ። እንደዚህ አይነቱን ትምህርት ራሳችን ላይ ባሉ ችግሮችና ባሉ ክስተቶች እያገናዘቡ መስጠቱ በጣም ወደ የራሳችን እንድንመለስ የሚጠቅመን አስተታጥ ነው። ጀዛከላሁ ኸይራ። እኔ ከኔ ጀምሮ ለአድማጮች እህቶችና ወንድሞች ሁለቱም ሩም ላይ ለማሳሰብ የምፈልገው ነገር ስላለ ነው። ብዙ ጊዜ እስላማዊ ትምህርቶች ይሰጣሉ ያው እንከታተላለን ማለት ነው። ዋናው የሚፈልገው ነገር እንደዳመጥ ነው እንደገባን እንደተደሰት ነው ሁሉ ተጥቢቅ የሚባል ነገር አለ። ታቁታላችሁላችሁም አዲስ ነገር አይደለም። ተጥቢቅ የሚባል ነገር አለ። ያ ምንድነው? ነገሩን በትክክል ተከታትሎ ሸምድዶ መያዝና ወደ ተግባር ለማዋል ራስን ማዘጋጀት ነው። ከተነገሩ ነገሮች ውስጥ ብዙዎቹን በማስያነት ያለፍናቸው ነገሮች አሉ፣ በወንጀልነት ማለት ነው። የተወሰኑትን ሳናውቃቸው ያለፍናቸው ነገሮች አሉ፣ ሌሎቹ ሳይደርሱብን ያለፍናቸውም አሉ፣ ሌሎቹ ደግሞ ልንጓዝባቸው የተዘጋጀንባቸው ወንጀሎች ይኖሩ ይሆናል። አላህ እንግዲህ እንደ ትምህርቱ ጥሩነት ሁሉ እኛንም ሁሉቃችንን ጥሩ እንዲያደርግልን በሰማነው ነገር የምንሰራበትን ጥረት ማድረግ መቻል አለብን ለማለት ነው። አላህ አዘ ወጀል እንዲህ አይነት ባሮችን አብስሯቸዋል በቁርአን። ወበሽር ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሐሰነ። አብስራቸው። አላህ የሚያበስረው ምን ጊዜም የምስራች ሲባል ምስር ብላ የሚባል አይደለም። አላህ የሚያበስረው በጀና ነው። ጀነት ደግሞ ማ ላ አይኑን ራአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር ነው። ማንም ያየው ያስተዋለው የለም። ምድር ላይ የፈለጉ ሆቴሎች ቢሆኑ ምንም መደሰቻ ቢሆን ጀነትን ሊመጠን አይችልም ተብሎ ተዘግቷል። ያንን ነው ጀነትን ነው አላህ የሚያበስረው። አብስራቸው ብሏል አላህ ሱብሓነሁ ወተዓላ። በሌሊት ወደ መስጅዶች ለሰላት የሚመላለሱትን ሰዎች አብስራቸው እንዳለ ሁሉ እንዲሁም ደግሞ ወበሽር ለዚነ አመኑ ወዓሚሉ ሷሊሃት ብሎም እንዳበሰራቸው ሁሉ መልካምን ነገር ሰምተው ትምህርትን ሰምተው ኢስላማዊ የሆነን ዒልምን ሰምተው በስራ ላይ የቆሙ የሆኑ ሰዎችን አላህ በጀነት ቡሽራ ብሏቸዋል ማለት ነው። ከነዛ ጋር አላህ እንዲያደርገን እየለመን ነው። እኛም ወደ ተግባሩ ደግሞ መንቀሳቀስ መቻል አለብን ነው። ይህ አይነቱ ጥረት ከኛ ይጠበቃል። ስለ ፊቅህ ትምህርት ይሰጣል። ስለ ተውሂድ፣ ስለ ቁርአን ተፍሲር፣ አጠቃላይ ሽሙል ልእስላም በአጠቃላይ ትምህርት ያልተሰጠበት የትምህርት ርዕስ የለም። ፓልቶክ ላይ በተለይ ብዙዎቻችሁ ከኔ በበለጠ ታውቃላችሁ። ስለዛ ጥንቃቄ እንድናደርግ ነው ራሴን ጀምሬ ነው መናገር የምፈልገው። ምናልባት በመናገሬ ትንሽ ለዘብ ከምልበት ይልቅ ቀና ልል እችላለሁ ከሚለው ነው ተሽቀዳድሜ ማይክ የወሰድኩት። አብረን የሰማነው ቢሆንም ሁላችንም በጋራ በጉዳዩ ላይ የመቆም ኃላፊነት አለብን ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይነትን ሲላኩ በሽርክ አኽላቃቸው የተበላሹ ሰዎችን ወደ አላህ ሊጠሩ፣ በኩፍርም እንደዛው አኽላቃቸውን ያበላሹ ሰዎችን ወደ አላህ መንገድ ሊጣሩ፣ ለአጠቃላይ ስነ ምግባር መሟላት የተላኩ መልእክተኛ መሆናቸው ያው በሀዲስ ተጠቅሷል፣ ቅድምም ተነግሮናል ማለት ነው። ኢዘን እኛም ደግሞ ለነቢዩ ዓለይሂ ሰላቱ ወሰላም ሩሃችንን ፊዳ የማድረግን ያህል መውደድ ስላለብን እንግዲያውስ ያ ከሆነ የእሳቸውን አኽላቅ እኛ ራሳችን ልንይዘው አይገባም ወይ ወደሚለውም መጓዝ አለብን። እናታችን አይሻ ረዲየላሁ አንሃ ሲጠየቁ ስለ ነቢዩ አኽላቅ ከአነሁ ኹሉቁሁ ልቁርአን ነው ያሉት። የነቢዩ አኽላቅ ቁርአን ነው፣ የእኛ አኽላቅ ደግሞ ቁርአንና ሀዲት መሆን አለበት ማለት ነው። ቁርአንና የእሳቸውን ማንነት የተላበሰ አኽላቅ ሊኖረን ይገባል። የዛን ጊዜ ብዙ ነገሮችን እናገኛለን። ብዙ ነገር ምሳሌ ኢስላማዊ አንድነታችን ወዳጅነት የተሞላበት አንድነት ነው የሚሆነው። ሙሽ የድምጽ ብቻ ወይ የእጅ ብቻ አይደለም፣ ወዳጅነት፣ ውዴታ፣ የተሞላ ውዴታ፣ ልቁጥ ያለው ማለት ነው። እውነተኛ የሆነ ውዴታ ያለበት አንድነትን እናገኛለን። የተናገርነው ንግግር ሀቅ ይሆናል። ዒዛ አላህ ይሰጠናል፣ በቁርአኑም ቃል እንደገባልን ማለት ነው። ወንጀላችንን አላህ ይምራል። እንዲሁም ደግሞ የወላጆቻችንን ሀቅ እንድንጠብቅም ያደርጋል። ለምን? ይህ አኽላቅ ሲሟላ ለወላጆቻችንን መልካም ስነ ምግባር ስለሚኖረን ነው። እንደነዚህ አይነት ጉዳዮች ላይ በተቻለ መጠን ጥረትና ትኩረት ያደረግን ከሆነ አላህ አዘ ወጀል ለባሪያው ቋሚ የሆነ ጌታ ነው። የባሪያውን ችግር ያስወግዳል፣ የባሪያው ደህንነት ይጠብቃል፣ የባሪያውን ደግሞ ጀነት የመግባትን ሁኔታ ያመቻቻል ማለት ነው። የቆምንበትን ቦታ ያለንበትን ሁኔታ ሁሉ ያመቻቻል። እሰማለሁ ግን አለሁ አይደለም? ድምጽ ያለ ኦኬ፣ ኮኔክሽን የለም ማለት ኦኬ፣ አለሁ። እሺ እሺ፣ ኸይር። ስለዛ የዚህ የተሟላ አኽላቅን መያዝ በሰላት ላይ በጾም ላይ ጥሩ አኽላቅ ሊኖረን ይገባል። ወንድሞች እርስ በርስ ስንገናኝ እንዲሁም ደግሞ ከቤተሰባችን ጋር ሊኖረን ስለሚገባ አኽላቅ ዳስሷቸዋል ወንድማችን ጀዛሁላሁ ኸይረን። ከጉርብትና ሰዎች ጋር ከኢአማንያን ጋር ነን ሙስሊም ከሆኑ ሰዎች ጋር ማለት ነው። ያ ሁሉ በአጠቃላይ ምንን ይፈልጋል? መካሪመል አኽላቅም ይፈልጋል ማለት ነው። የተሟላ የሆነን አኽላቅ ይፈልጋል። በተለይ እኔ አንዳንድ ጊዜ ራሴ የምረሳውን ነገር ልናገር እፈልጋለሁ፣ ሌሎቻችሁም እንደኔ ወይ ልታስታውሱ ትችላላችሁ ነው። ሌላው ይቅርና የራሳችንን መልክ እንኳን መስታወት ላይ በምናይበት ጊዜ ልናደርግ የሚገባንን ዱዓ ነቢዩ ነግረውናል እኮ አለይሂ ሰላቱ ወሰላም። በመስታወት መልካችንን ስናይ ባለው ላይ ተጨማሪ ለማድረግ አይደለም ጥረት ማድረግ ያለብን። መሰለን ያልተቀባን ቦታ ለመሸፈን ጥረት ማድረግ የለባትም እህታችንም። ወንዶችም ያልተበጠረን አቅጣጫ ለማበጠር መሆን የለበትም እና ያ ሁኔታ ከመሆኑ ይልቅ ባየን ጊዜ ራሳችንን አላሁመ አሕሲን ኹሉቂ ከማ ሐሰንተ ኸልቂ የሚለውን ዱዓ መርሳት የለብንም። አላሁመ ኢኒ አስአሉከ ጡለል ዑምሪ ወሁስነል ኹሉቂ ወሁስነል ኺታም ዒንደ አኺሪል ከላም፣ ከመጨረሻው ሸሃደተይን ጋር አላህ ሱብሓነሁ ወተዓላ በጥሩ ስነ ምግባር እንዲያኖረን ዱዓ ከማድረግ አኳያ በተሰጠው ትምህርት ላይ ጥሩ አቋም ልንወስድበት ይገባል ማለት ነው። ማይክ ወሰድኩት። ጀዛኩም ላሁ ኸይረን። እስካሁኑ ሰዓት መቆየት አልነበረብኝም። ባረከላሁ ፊክ ወንድማችን። ያው ቅድም ፕራይቬት ላይ ተቀጣጥረንም ስለነበረ ለዛ ነው። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ ወአላ አሊሂ ወሰለም። ማይክ ፍሬ።